እነዛን ሆራን ኢሜጅ ድምጽ ሰሰማ የነዛን ንዛፎች ከወርቅና ከአልማዝ የተገነቡ ዛፎች የነሱ ዘፈን ስትሰማ ምንድነው የምታስበው አንተ ለዛ ሰምተህ ተቀለበ ሀያት የለም ምንድነው የሚለው አላህ ወላ ኸጠረት ከዚህ ማለፈና በአምሮህ ውስጥ ሁሉ ብሎብህ ማያቅ ሐሳብህ መጥቶ የማያቅ ነገር ነው ጀነት ማለት من خشي الرحمن بالغيب نزالهم والله بروك يفروتناچو سايوت يتتنققولتناچو بازازاچو تعزاز بدرساچو وحي بنبيو ومطالاچو ملكته بيچا تقبلوا اللهن سايوت ساياقوت سايملكتوت يمونيوچ تلقونا ليو مغلچاچو يجنت سوچ تلقو يدرجه متاياچو اللهن سايقوت بغيبنا سايملكتوت بغيب مغزاتاچو بسم الله الرحيم الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم ስለ ጀነት ብዙ ስንል ብዙ ስንናገር ብዙ ስናወራ ጀነት አላህ Subhanahu Wa Ta'ala ለባሮቿ መልካም መጨረሻ ያደረጋት ቦታ ስትሆን እንግዲህ መሸቀተ ለነፍስ ለነፍስያ ሊከብድ የሚችል ነገር ይኖራል ነፍስያ ብዙ ጊዜ ዋጅባቶች ላይ ወይም አላህ ያዘዛቸው ግዴታዎች ላይ يعني راسوان صبر ادرغا تاغسا ملكام نغروچن مسرات يكبدات ይችላል እንደዚሁም ደግሞ የከለከላቸው ነገሮች ላይ ከመحرماتዎች ተከልክላ ትግስት አድርጋ ያንን ጠብቃ መጨረሻውን ለማሳመር ሊከብዳት ይችላል ነገር ግን الله سبحانه وتعالى ደግሞ ጀነትንም ሲያዘጋጃት በእነዚህ يعني በመካርህና በሽህዋ ሰዎች ለነፍስያቸው ሊከብዳቸው በሚችሉ ነገሮች እንደዚሁም ደግሞ በስሜታቸው ላይ ትልቅ መነሳሳት ሊያደርጉባቸው የሚችሉ ስሜቱ ሲያስገባቸው በሚችሉ ነገሮች የተከበበች ናት الله سبحانه وتعالى يعني جنه سيفطرات جنه سيزجاجات من دهنا سيجلصو سيدنا رسول الله صلى الله عليه وسلم كعب هريره الله سبحانه وتعالى لللهنا بتسجب حديث لي لما خلق الله الجنه والنار ارسل جبريل قال انظر اليها والى ما عددت فيها لاهلها فجاء فنظر اليها والى ما عد الله لاهلها فيها فرجع اليه فقال واذتك لا يسمع بها احد الا دخلها فعمر بها فهفت فحجبت بالمكاره قال ارجع اليها فانظر اليها والى ما عدت لاهلها فيها فرجع اليها فاذا هي قد حجبت بالمكاره فرجع اليه فقال واذتك لقد خشيت الا يدخلها احد قال اذهب الى النار فانظر اليها والى ما عدت لاهلها فيها فجاء فنظر اليها والى ما عد الله لاهلها فيها فاذا هي يركب بها بعضها بعضا فرجع فقال واذتك لا يسمع بها احد فيدخلوها فعمر وحجبت وحفت بالشحوات فرجع فقال واذتك لقد خشيت الا ينجمنا احد الا دخلها رواه احمد والترمذي وصححه الالباني انقلي بزي حديث لاي الله سبحانه وتعالى ملائكوتين سيفطراتشو كسو يتليو ويم ليو بحر يالناچو فطرات ادرغواچوال لمن يتفطروت كاند نغر نو كنور كبرحان نو سميت البارغواچوال سميت البا كمونهاچو غار منم نغر لا يسدستاچو ليوسوساچو منم ماينت نغر لا ياساسباچو لا ياسچنقاچو ميچلو فطرات ايدلوم يتفطروت اللهن بيچا لمغزات الله بميفلغو ገብና ተዛዝ ላይ ብቻ ለመገኘት ስለሆነ እስከተፈጠሩበት ምድር እስከመጣፋበት እስከመጨረሻው ወቅት ድረስ አላህ በሚፈልገው ተዛዝ ላይ ከማሳለፋቸው ጎን ለጎን የነሱን ስሜት ሊያነቃንቅ ሊያነሳሳ የሚችል ነገር ካለመኖሩ ጋር አላህ Subhanahu Wa Ta'ala ጀነትን ከፈጠረ ጀሃነምን ከፈጠረ በኋላ ሰይድና ጅብሪልን ላከው ምን አለው ያ ጅብሪል انظر اليها والى ما عدت لاهلها ሂድና እስቲ ተመልከት ጅብሪል ጀነትን ተመልከታት ጽዛትን ተመልከት ለባሮቼ ወይም ደግሞ ለመልካም ሰዎች እንዲሁም ደግሞ ጥፋት ለሚጥ ሰርተው ለሚመጡ ሰዎች መጨረሻቸው ምን እንደተዘጋጀላቸው ተመልከታለው فجاء فنظر اليها وما عد الله لاهلها متو ተመልከተ سيدنا جبريل عليه السلام ለባሮቹ الله ምን እንዳዘጋጀ ሲመለከት ጀነትን ሳይ فقال واذتك لا يسمع بها احد الا دخلها والله بانت بكبرنا بلئن لا يهون بجيتي ስለ ጀነት ሰምቶ አንድ የሚቀርሰው የለም ብሎ سيدنا جبريل መልስ ሰጠ فعمر بها الله سبحانه وتعالى تزاست فحجبت بالمكاره لسوش بميكبدواچو لنفسياچو شكمنا كباد بميوچ بميون نغروچ اندتكبب ادرغات الله سبحانه وتعالى لهولتنيا غزي سيدنا جبريلن فرجع فانظر اليها يدنا تملكتات لباروچاچي لباروچي من اندازاگجولاچو تملكتيلات سيدنا جبريل عليه السلام متو سيملكتات فحفت بالمكاره يسوش نفسيا لاي يسوش سميت لاي كباد بميهونو ملكام سراوچنا الله بازازاچو تزازوچ زوريوان ويم للب ቻቸው መሸቃ በሚሆኑ ነገሮች የከበረች ነገር ነበረች ናም ሰዎች በነፍስያ ስሜታቸው ሲያዩት የሚያገኙት ነገር ይኖራል ለምሳሌ ሰው ለሊት ተነስተው ሱብሂ ሶላትን በቀዝቀዘው ውሃ ታጥቦ መስገድ ምን ያህል ከባድ ሊሆንበት ይችላል ነፍስያውን ሶብርና ትግስት ላልሰጠሰው ለሚጠራው ከዛ ከመውቀ ብርድ ልብሱ ተነስተው ከሚወዳት ሚስቱ ተለይቶ ከሚወደው አልጋ ላይ ተነስተው አላህ በሚፈልገው መንገድ ላይ መገኘት ውዱ አርጎ መስገድ ብቻ ሳይሆን ምናልባት ጀማዓ ሶላት ውጭ ወጥቶ ራሱን በተለያየ በብርድና መሸቃ ነገሮች አሳልፎ ሄዶ መገኘት በጣም ከባድ ሊሆን ይችላል። ስለዚህ ለዚህ ነው አላህ ቢልመካሪ ለሰዎች ነፍስያ ከባድ በሆነች ነገር እንድትከበብ ያደረጋል። جبريل متى عليه السلام ان اسم ملكت فوجبت المركاري فرج اليها فقال وعزتك لقد خشيت ان لا يدخلها احد ينس ملكت جيتين يسغاو اندو يهنن مكاري هوچن انذين كبادنا النفسيا طاطا يهونو نغروچن تشاغرو انت بمتفلقو تعزاز لا يتغينتو ازج جنت لا يميغبا سو الله بيي لماسب چنقينينا كباد يونا مسلني والله استواغا تيكوش قال هون انجي ليغبا تايچولن بلو ملسط يلال سيدنا جبريل عليه السلام الله سبحانه وتعالى ወደ جهنم ደሞላከው قال اذهب الى النار فانظر اليها والى ما عدت لاهلها اذن جهنم انت ملكتات يعني لباروቿ ወይ ደሞ የኔን ተዛስ ሲጥሱ መመሪያን ሲያልፉ እቺን ጀነትን ሳይፈልጉ ሳይናፍቁ ሳይከጅሉ እስከ መልካም ስራዎች ራሳቸውን አርቀው በመጥፎ ስራ ላይ ሲገኙ የነበሩ ሰዎችን ምን እንደተዘጋጀላቸው جهنمን ሂዶ ሲመለከታት سيدنا جبريل አንዱ ባንዱ ላይ የተጨናነቀ ተደራርበው ሲያዩት አስከፊ የሆነ ገጽታ በውስጧ ላይ የሰዎችን መሸቀና መከራ ሲመለከት سيدنا جبريل تملسوا متى فقال وإزتك لا يسمع بها أحد فيدخلها سلا جهنم سمتو مكم فلقو جهنم ميقبا عنداش سوين ورمي يا ربي قتالة يزيكم بوتا سكفينت يزيكم بوتا مكرا يزيكم بوتا كبدت يزيكم بوتا كتاتا سمى منتنا تلك نقر سمتو جهنم ميقبا سوين لما نذين ونبياتكم صلى الله عليه وسلم يعني لك اندى من دلنا المثال يالو ترسول صلى الله عليه وسلم لك سويتش عربوش كدقوار كفرهم ميتاب صبت አንዱ ሰው ማራገቢያ ይዞ ይከላከላል። እኔ ምሳሌ እንደዛ ነኝ ይላል ረሱላህ ሰለላሁ ዐለይሂ ወሰለም። እናንተ ሰዓት እንዳትገቡ ዳር ላይ ተቀምጨ ይከላከላለሁ እንዴ ያላችሁ ያመለጣችሁ ይትገባላችሁ ይላል ረሱላህ ሰለላሁ ዐለይሂ ወሰለም። ጀሃነም ማንንም አይገባም እንዴ ያለ ሰው ቢሆን እንጂ ያሉት። ይዘን የጀሃነምን አስከፊነት የጀሃነምን ክብደት የሰሙ ሰዎች የጀነትን ውድነት የጀነትን ውብነት የጀነትን ትልቅነትና ከባድ አገርነት የሰሙ ሰዎች ከጀነት አይርቁም። እነዚህም ሰዎች ደግሞ ጀሃነም አይገቡም። الله سبحانه وتعالى من ادركوا اهونم سيدنا جبريل عليه السلام اندغنا እንዲመለስ አዘዘ። እሷ فحفت بالشهوات ሰዎች ስሜታቸው ላይ ብርቅ ሆኖ የሚታዩባቸው ለጥቂት ለዛ ወይም ደግሞ ለጊዜያዊ ደስታ ብለው የሚወድቁባቸው ነገሮች ዙሪያ እንድትከበብ አደረገው። ሰው በአይኑ ተመቶ ማድረግ ይፈልጋል። የሆነ ነገርን حرام ነገርን አይቶ መደሰት ይፈልጋል። በጆሮ የሆነ ነገርን ሰምቶ መርካት ይፈልጋል። حرام ነገርን ሰምቶ በመላሱ حرام ነገርን ተናግሮ መደሰት ይፈልጋል። شهوات ስሜቱን በማስተናገድ ፍላጎቱ ላይ በመገኘት ኢዘን በእነዚህ ነገሮች እንድትከበብ አደረጋት جهنمን الله سبحانه وتعالى فعمر ان يرجع አሁንም ለሁለተኛ ጊዜ سيدنا جبريل عليه السلام እንዲመለስ አዘዘው። فرجع فقال وعزتك لقد خشيت وألا ينجو منها أحدا إلا دخلها والله إني سقلت شان لو جيتها جين جهنم ما أنه نجالي وطبات مشلو عندن سو كسوانس أيوة ألبي يلا ما السبع لشالكم نبري على سيدنا جبريل عليه السلام. إذن زي حديث لهم بطعم بزونا قرى استكمونا الرسول الله صلى الله عليه وسلم حديث عند التقلصو إمام أحمد إنا ترميزي ذك إذا قبوت الباني في جوع في صحيح الجامع وإم جامع الصحيح لي سوي حدرغوت حديث نو اي حديث لا مندني يمسايي جبريل عليه السلام ملائكه كمهونو سميت البا كمهونو غار يمياسدسته يمياسدغتاو نغر كالا منورو غار غن من هونو نو يتغنيو دي بوتا لاي حقيقه يزي جهنم يجنت ووبنت يجنت يمتامر بوتانات لجبريل عليه السلام انكون ماركاو كزيج بوتا سلا جنت سمتو يميقر يلمنا يالو يجهنم اسكفينت ايتو دمو حقيقه يجهنمن اسكفينت سمتو ودو فلغو جهنم يمطو انداش سوتش اينورو بشاوا لغيزيو تقم لغيزيو سميت بلو ችን ዘላለማዊ እና መጨረሻው የተስተካከለችን ጀነትን አሳልፈዋት እንደማይመጡት ነበር ሰይድና ጅብሪል አለይሂ ሰላም ለአላህ ሱብሃነ ወተዓላ መልስ ሰጠው። ከዚህ በመነሳት እንደምናየው በአሁኑ ሰዓት ላይ ዙሪያችን የተከበበናቸው ነገሮች መልካም ስራ የከበደበት ኸይር ሸር ስራ አይኑን አፍጥጦ የመጣበትና ለሰዎች ክፍት የሆነበት በቀላል ነገር የሚያገኙት የሆነበት ወቅት ላይ ደርሰናል። ናም ሐላል ነገር ሲባል ይከብዳል። ለምን አጅር የሚገኝበት ነገር ነው? ለምን ውጤት የሚገኝበት ነገር ነው? ለምን መጨረሻን የሚያስተካክል የሚያሳምር ነገር ነው? ለምን ጀነትን የሚያወርስ ነገር ነውና እንዴ በቀላል አይገኝም። ልፋት ይፈልጋል፣ ትግል ይፈልጋል፣ የተለያዩ ያኒ መስዋዕትነት ሊፈልግ ይችላል። ሐያታችን ላይ መስዋዕት ካልከፈልንበት ስሜታችንን ለጥቂት ጊዜ መቆጣጠር ካልቻልናትና አላህ በሚፈልገው መንገድ ላይ ካልተገኘንበት እቺን ጀነት ማግኘት ከባድ እንደሆነ ነው የምናስበው የምናገኘው። ስለዚህ ሁልጊዜ ሰዎች ጀነት ላይ አመልጣቸው የሚችለው ስሜታቸውን በመከተል ጊዜያዊ ሸሃዋን በማስተናገድ የጊዜያዊ ፍላጎትን ላይ በማሳለፍ ስለሆነ ሐቂቃ እኛ እነዚህን ጊዜያዊ ፍላጎቶች ለደቂቃ ሸሃዋ ለደቂቃ ስሜት ባለፈው ቀደም ብለን ብለን እንደገለጽነው ለደቂቃ ስሜት ሲሉ ሰዎች ያንን ትልቅና ዘላለማዊ ሀገር ማጣቱ የማይቀር ስለሆነ ሐቂቃ ራሳችን ላይ ሶብር አድርገን ትግስት አድርገን ጥቂት ጊዜያቶች ወደ አላህ ተቃርበን አላህን ፈርተን ተጠንቅቀን እዚህ ቦታ ላይ ለመውረስ ጀነት አላህ ካዘጋጀላቸው ሰዎች ለመሆን ራሳችንን ዝግጁ ማድረግ የግድ ይለናል። ኢኽወቱል ኢማን ሐቂቃተን ጀነትን ያልፈለጉ ሰዎች መጨረሻቸው ጀሃነም ነው። ጀሃነም ላይ የተዘጋጁ ሰዎች ደግሞ ምን አይነት አስከፊ መጨረሻ ይጠብቃቸዋል? ምን አይነት አስከፊ የእሳት ጉድኝት ይኖራቸዋል ብለን ስናስብ ሐቂቃ የሰው ልጅ ሊሸከመው ከሚችል ለዚህም ነው ዑለማዎቻችን ምን ይላሉ? ወላሂ ይላሉ ስራችን ጀነት የሚያስገባ ስራ አይደለም። አኒ ሰውነታችንን ስናይ ደግሞ በአላህ ሱብሃነሁ ወተዓላ ቅጣት አንጻር የጀሃነምን ቅጣት መቋቋም የሚችል ሰውነት የለንም። እንዴት ብለን ነው ነገ መጨረሻችን ልናስተካክል ጥረት የምናደርገው? ሰው ሊሰጋ ሊፈራ ሊጨነቅ ይገባዋል። አላህ ሱብሃነሁ ወተዓላ በቁርአን ላይ ሲገልጽ ምን ይላል? የውመ ነቁሉ ሊጀሃነመ ሀል ኢምተለእቲ ወተቁሉ ሀል ሚን መዚድ يوم نقول لجهنم هل امتلأت وتقول هل من مزيد يوم نقول لجهنم هل امتلأت وتقول هل من مزيد وأزلفت الجنة للمتقين غير بعيد وأزلفت الجنة للمتقين غير بعيد هذا ما توعدون لكل أواب حفيظ من خشي الرحمن بالغيب وجاء بقلب منيب ادخلوها بسلام ذلك يوم الخلود لهم ما يشاءون فيها ولدينا مزيد وأزلفت الجنة للمتقين غير بعيد هذا ما تعدون لكل عواب حفيظ من خشى الرحمن بالغيب وجاء بقلب منيب ادخلوها بسلام ذلك يوم الخلود لهم فيها ما يشاءون فيها ولدينا مزيد إلى الله سبحانه وتعالى وأزلفت الجنة للمتقين غير بعيد أهنم ቀደም ብለን ለማስተዋወስ እንደሞከርነው ጀነት አላህ ያዘጋጃት ለመልካም ባሮቹ ነው። መልካም ስራን እየሰሩ ለሚያሳልፉ ራሳቸውን ከስሜታቸው ጠብቀው ለሚንቀሳቀሱ ሰዎች ነው አላህ ሱብሃነሁ ወተዓላ ያዘጋጃት። ወኡዝሊፈት ልጀነቱ ሊልሙተቂና ገይረ በዒድ ጀነት ተዘጋጃለች። ወይ ቁሪበት ኡዝሊፈት ኢላላህ ትቀረባለች፣ ለነሱ ትዘጋጅላቸዋለች፣ ትዋብላቸዋለች፣ ታምርላቸዋለች። ገይረ በዒድ ለነዛ አላህን ለሚፈሩ ሰዎች ጀነት ሩቅ አይደለችም። ሃዛ ማ ቱዓዱና لكل أواب حفيظ يجينا قال يتقباتشو لاتشو كترو يتسطتشاشو يعني إن ذا أواب أي رجاء مالتنو ونجل ستو ونجل أتشو ما يزوترو سونا أتشو تفات لي ليوتكو يشلالو سونا أتشو كالله تزادو يشلوتو يشلالو سونا أتشو يتلا يسم يتلا يستنا قدو يشلالو نقر قن يسونا تاتشو سم يتلا يزوترو لنا كوي يتو سايق جنو ودع الله تمال لسو لع الله يكرتان تيكو مهرة فلقو نقام جرش أتشو جامر لاتشو جنة ندي ورسو كجهنم ندي تبقو يتمال لسو ሰዎች حفيظ ሁለተኛ ደግሞ ራሳቸውን የተበቁ ሰዎች ከስሜታቸው ነፃ ወጡ ነፍስያቸውን የገደቡ ተይብለው ያያዟት ነፍስያቸውን የነፍስያቸው የበላይ የሆኑ ሰዎች ዛሬ ትልቁ ችግራችን የነፍስያ ባሪያ ሆነን የስሜት ባሪያ ሆነን ስሜታችንን ተከተልናት ነገር ግን አደጋው የከፋ ነው። ነብዩ ሰለላሁ ዐለይሂ ወሰለም ተገለጹት ተይስ አብዱ ዲናር ተይስ አብዱ ዲርሃም يعني የገንዘብ የብር የወርቅ የጌጣጌጥ የስሜት ባሪያ ጠፉ ተይሰ ወንተከስያሉ ከሰሩ ጠፉ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም። እዘን እነዛ ግን ስሜታቸው ገደበው ወይ ሐቂ ያ ነፍሲ ነፍሴ ምን ይሻልሻል የቱን ነው የሚበጅሽ ራስሽን ብታውቂ ይሻልሻል መጨረሻሽን ብታሳምሪ ይሻልሻል ይያሉ የሚለፉላት ሰዎች ናቸው። አላህ አዋብ ወሐፊዝ ይላቸዋል። መንኸሽ ረህማን ቢልገይብ እነዛ ደግሞ አላህን በሩቅ የፈሩት ናቸው። ሳያዩት የተጠነቀቁለት ናቸው። ባዘዛቸው ትእዛዝ በደረሳቸው ወሕይ በነቢዩ በመጣላቸው መልእክት ብቻ ተቀብለው አላህን ሳያዩት ሳያውቁት ሳይመለከቱት የሙእሚኖች ትልቁና ልዩ መገለጫቸው የጀነት ሰዎች ትልቁ የደረጃ መታያቸው አላህን ሳያውቁት በገይብና ሳይመለከቱት በገይብ መገዛታቸው ነው። ስለዚህ አላህ እነዛን ረህማንን በገይብ በሩቁ የተጠነቀቁትና የፈሩት ሰዎች ወጃአ ቢቀልብ ሙኒብ ሰው ናቸው። ጥፋት ላይ መውደቃቸው አይቀርም ግን ምንድነው ሁሉ ግዜ ነፍስያቸው ልባቸው ቀልባቸው በምን የተንጠለጠለች ናት አዋብ ረጃ በመመለስ ወደ አላህ በመቻኮል ወአኒ በመልፋት አያታቸው እኒ አጅልቱ ረቢ ኢለይከ ሊተርዳ ሰይድና ሙሳ አለይሂ ሰላም ጌታዬ ነው ወደ አንተ ተቻኮልኩ ያንተን ውዴታ ለማግኘት መጨረሻዬን ለማስተካከል ሀከዘ ካን ይቆሉን ኢዘን ሙኒብ ናቸው ተመላቾች ናቸው ادخلوا حبي سلام ይላቸዋል አላህ ሱብሃነ ወተዓላ خالق الكون ግቡ ዛሬ እናንተ በሰላም የጀነት ተጋባዦች የጀነት ተላላቅ እንግዶች የጀነት መልካም ባሪያዎች ጀነትን አሳማሪዎች ናችሁ እናንተ ذلك يوم الخلود ابشروا አትስጉ አትጨነቁ በዛች አጭር እንደባላት ዱንያ ሀያት ላይ ስታሳልፉ ላጭር እንደስትሩ ሳትታለሉ ሳትሸወዱ ነገሮች ሳይጭበረብሯችሁ ሳይተላችሁ ዱንያ ጥልፋ ሳትጥላችሁ የነፍስያ ባሪያ ሳትሆኑ يعني صبر አድርጋችሁ ትግስት አድርጋችሁ በእኛ መንገድ ላይ ተገኝታችኋልና ذلك يوم الخلود እንደ ዱንያ 50 አመት 60 አመት ኑራችሁ እንደተዋችሁት ነዒም ሳይሆን ዘላለማዊ የሆነ የማትቋረጥ ጸጋ ለእናንተ የምትወርሷት ስትሆኑ ግባት لهم ما يشاؤون فيها ولدينا مزيد ابشروا ዱንያ ላይ ስሜታችሁን ገታችኋል ለኛ ስትሉ ابشروا ራሳችሁን እኛ በመንፈልገው መንገድ ላይ ለማፍገኘት ራሳችሁን ከተለያየ ነገር ውስጥ አድርጋችኋል ከሪባው ስትሸሹ ከዚናው ስትሸሹ ከኸምሩ ስትርቁ በዱንያ ላይ ስሜታችሁን ያስገዝታል ከሚባሉት ነገሮች ሁሉ ራሳችሁን ስታሸሹ ምን እንፈልጋችሁ ነው ናም ያላህን ውዴታ ከጅላችሁ መጨረሻችሁን ለማሳመር አስባችሁ ነውና ዱንያ ላይ ተከልክላችኋል لهم ما يشاؤون فيها ዛሬ ግን የምትከለከሉት ነገር የለም ይላል الله سبحانه وتعالى በውስጧ ሁሉ ነገር ለእናንተ ተጋጅቶላችኋል ኸምሩም ለዘተ ለሻሪቢን ሆነች ቀላል ሆነች የምትጣፍጥ ሆነች ተጠጥታ የማትጠገብ ምንም አይነት የውስጥ ስካርና መበላሸትን ማታመጣ ነገር ግን ዱንያ ላይ ኸምረን የጠጡ ስሜታቸውን ያልተቆጣጠሩ ሰዎች የጀነትን ኸምራ ያገኛቱ ما يشاؤون فيها ولدينا مزيد በዚህ ብቻ ያበቃም ደግሞ ለእናንተ ሌላም ጭማሪያችሁ ቀደም ብለን ባለፈው ሐዲሶች ላይ እንደገለጽነውና እንዳሳሰብነው መዚድ ብሎ አላህ የገለጸው ነገር ያአላህ ነዘር ረብ ሱብሃነ ወተዓላ የጀነቶች ከምንም ነገር በላይ የሚረኩበት ውስጣቸው የምትረጋጋበት ሰላም ደስታን የሚያገኙበት አላህን ማየት ነው አላህን መመልከት ነውና ያ ለእናንተ ተዘጋጅቶላችኋል ያለ አላህ ሱብሃነ ወተዓላ ይገልጽላችኋል ስለዚህ አኽዋት አልኢማን እህቶች ወንድሞች ሐቂቃ የሚጠብቀን ሀገር የተቅዋ ራሳችንን ገንብተን ልንሄድበት የምንችልበት ሀገር መሆኑን አውቀን ራሳችን ልንጠብቅ ይገባል ለዚህ ነው ረሱል صلوات الله عليه وسلم تطيقوا سئل رسول الله اكثر ما يدخل الجنه التقوى الله وحسن الخلق نالوت بزو جنت ميجبو سوتشنا ما ناتشو تبلو سيتيقو نبياتن صلى الله عليه وسلم الله ان يفرونا ملكام سنه مغبار يالاتشو سوتش بحرياتشون الله بميفلغو منجر لا ياسغنيو سوتش ناتشو نزا سوتش قالوت سلازي بحرياتشاشين اونات حقيقه الله ان فرتن الله ان تتنككن الله بميفلغو منجر لا تغينتنال ميلو نجر كلونم لا تاسب لا ياسچنق ميجبا غداي نو بحري سيبال اونات تناغاريوچنن حق لا تغنيوچنن ምላሳችንን ከውሸት ቆጥበናል ጆሮችንን ከሐሜት አርቀናል ሰዎች ላይ ምላሳችንን ከመዘርጋት ተቆጥበናል የሰዎችን ገንዘብ ተጠብቀናል በተለያዩ ሙሐረማቶች አስከፊ የሆኑ ገጽታዎች ማህበረሰቡ ላይ የርስ በርስን ግጭት ፍጭት አለመግባባት የሚያመጡ ከስነ ምግባር አስከፊ ገጽታዎች ራሳችንን አርቀን ከሆነ ኡስነል ኹሉቅ ባህሪያቸውን ያሳመሩ ሰዎች መጨረሻቸው ያምርላቸዋል እነዛ ባህሪያቸውን የሚያሳመሩ ሰዎች ደግሞ ነገ ጧት አላህ ፊት የሚጠብቃቸውን አስከፊ ገጽታ አስከፊ መጨረሻ ለመራቅ አስበው ጀነትን ከጅለው ነውና እነዛ ሰዎች መልካም መጨረሻ እንደላቸው ይገልጻል ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ያኒ ሐቂቀተን ኢኽወተ ኢማን እኛም ድንናስብ ልንጨነቅለት የሚገባው ጉዳይ ዛሬ አላህን ፈርተን ዛሬ ባህሪያችንን አሳምረን የዚችን መልካም ሀገር መጨረሻ ለመውረስ ነው ነብያችን ሰለላሁ ዐለይሂ ወሰለም ጀነት ሐቂቀተን ከባድ ሀገር እንዳልሆነች ሩቅ እንዳልሆነች ለሚያስቧት ለሚመኙት ለሚፈልጓት ጥቂት ፍራዎችን ሰርተው የሚወርሷት ሀገር መሆናን ሲገልጹ ረሱልላህ ሰለላሁ ዐለይሂ ወሰለም وفي الحديث عن علي بن ابي طالب رضي الله عنه عن رسول الله صلى الله عليه وسلم ان في الجنه لغرفا يرى ظهورها من بطونها وبطونها من ظهورها فقام الاعرابي فقال يا رسول الله لمن هذه يا رسول الله لمن هي يا رسول الله فقال لمن طيب الكلام لمن طيب الكلام وعطعم الطعام وعدام الصيام وصلى بالليل والناس النيام كما رواه الترمذي وصححه الالباني رضي الله عنهما من يلالو سيدنا رسول الله علي بن ابي طالب كنبي يزو بذكبت حديث لي ان في الجنه لغرفا يرى ظهورها من بطونها ከውጭ ውስጧን ትታይ አንድ ልዩ የሆነች ቤት ጀነት ላይ ያለች ይላሉ ረሱልላህ ሰለላሁ ዐለይሂ ወሰለም ከውጭ ነው ሰዎች ውስጥ ያለውን ጸጋ ውስጥ ያለውን ውድና ውብ ነገር የሚያዩባት ከውስጥም ሆነ ውጭ ያለውን የሚመለከቱባት የሆነች ጀነት ላይ ቤት አለች አሉ። ይሄን ሲናገሩ አንድ አራቢ የገጠር ሰው ተነሳና ያ ረሱልላህ ለምን ለማን ነው ይሄ ቦታ የተዘጋጀው ለማን አትችን ቤት አላህ ያዘጋጃው ሲላቸው قال لمن طيب الكلام ንግግርን ላሳመሩ መልካምነት ለተናገሩ አላህን ፈርተው የሚናገሩት ነገር ለወሰኑ ሰዎች ሐቂቃ በሚናገሩበት ንግግር እናተርፍበታለን ወይን ከስርለታለን ብለው ያሰቡ ሰዎች ፊማ ለዓይኒ ራሳቸውን ያራቁ ሰዎች የሚናገሩት ንግግር ወይ ንግግራቸው አላህ ይርዳ ለማድረግ ነው ወይ ደግሞ ከአላህ ቁጣ ለማራቅ ነው እና የሚናገሩት ሐቅን እንጂ አይናገሩ መልካም ነገርን እንጂ አያመላክቱ ወደ ጥሩ ነገር እንጂ ይሄዱ ወይ ለዱንያ ወይ ለአኺራ የሚበጃቸው ነገር ላይ እንጂ አይገኙ እነዚህን ሰዎች ረሱል አላህ Subhanahu Wa Ta'ala ከመጥፎ ንግግር ከዛዛታ ወሬ ይራቁ ሰዎችን ከማማት የሰዎችን ስም ከመንሳት ከመጥፎ ነገሮች የሸሹ የሆኑ ሰዎች طيب الكلام የንግግርን ውብነት ማማት وأطعم الطعام እንደዚህም ደግሞ خيرን ፈልገው መጨረሻቸው እንዲያምርላቸው አስበው ለተቸገሩ ሰዎች ያበሉ ያጠጡ መልካም ነገርን ያደረጉ ሰዎች وعدم الصيام ጾምን የዘወተሩ ሰዎች ራሳቸውን ከአኺራ ዘላለማዊ ሆነች ከመጠማት ለመራቅ ያችን ሐውድን ለማግኘት ከከውሰር ዘምዘምና ከከውሰር መጠጥና ወንዝ ለመጠጣት አላህ ያዘጋጀላቸውን የውተትና የኸምር ግብዣ ለመጋበዝ ራሳቸውን ዛሬ በውሃጥም በዱንያጥም ራሳቸውን ያዘጋጁ ሰዎች ብዙ ጊዜያቸውን በጾም ያሳለፉ ሰዎች ናም ወንድሞቻችን ወቅታችን አሁን ከፊት ለፊታችን ያለው መጪው ረመዳን ነው ሐቂቃ ትክክለኛ ጾሚዎች ሆነን በረመዳን ተቀይረንና ተለውጠን እነዛ ጀነት ውስጥ ሪያን የምትባለው ቦታ ወይም ሪያን የምትባለውን ለጾሚዎች የተዘጋጀችውን ቦታ ልናገኛት ይገባል የጾሙ ሁሉ ሪያንን አያገኙትም ራሳቸውን አላህ በሚፈልገው መንገድ አላህ ባዘዘው መንገድ በትክክል ጾምን የጾሙ ሰዎች ሲቀሩ ምክንያቱም ኢነ ፊል ጀነ ይስማ ባቡ ሪያን ጀነት ውስጥ ያለች ቦታ ናት ጀነት የገቡ ሁሉ የሚያገኙት ሳይሆን ከጀነት ራሳቸውን በመልካም ስራ አዘጋጅተው ወይም ደግሞ በትክክል ጾሙ የቀረቡ ሰዎች ስለሆኑ ሁለተኛ እንደዚሁም ያኒ ወሰለ ቢልሌይል والناس النيام صلاتን የሰገዱ ሰዎች ናቸው ሰዎች ተኝተው ሰዎች በመውቀንቅልፍ ላይ ያሉ እነሱ ከመውቀው ብርድ ልብሳቸው ወተው ከመውቀው መኝታቸው ተነስተው አላህን ፈርተው አላህን ሰጅለው መጨረሻቸው እንዲያምርላቸው አስበው መጨረሻቸውን ካስከፊ ነገር ለመጠበቅ ተመኝተውና አስበው ምን ያደረጉ ለሊት ሶላትን የሰገዱ የሆኑ ሰዎች እነዚህ ሰዎች ለነሱ ናትች ቤት የተዘጋጀላቸው ያለ አላህ Subhanahu Wa Ta'ala ይገልጻል ማለት ነው ሐይቀተን ዝላ የተገለጹት ነገሮች ስናያቸው ቀላል እለት ከእለት ልንፈጽማቸው የምንችል ጉዳዮች ናቸው ነገር ግን ነፍስያችን ስሜታችን ብዙ ጊዜ ዛን የምትሄደው ወደ ጥፋት የሚያመራ ነገር ላይ እንጂ ኸይርና ተጠቃኝ ምን ሆነበት ነገር ላይ ዛን ስለማትሄድ ከነዚህ ነገር ይራቀን ነው ኢዘን ምንድነው ሐቂቀቱን ነገሩን ስንመለከተው ጀነት ቀላል ሀገር ናት ከባድ ሀገር አይደለችም ለሰሩት ለተዘጋጁት ላሰባት ሰዎች በትክክል ይገባታል والله የጀነትን ቀላልነት ነብያችን ሲገልጹ አቡ ሁረይራ በዘገቡት ሐዲስ ላይ الرسولullah صلى الله عليه وسلم يعني مر عليه رسول الله صلى الله عليه وسلم وهو يغرس غرسا فقال على ادلك على غرس خير من هذا سبحان الله والحمد لله ولا اله الا الله والله اكبر يغرس لك بكل واحده شجره في الجنه رواه الترمذي والحكم وصححه الالباني من قال رسول الله ابو هريره بزغبوت حديث لا جنات قلال مهونن جنات لا حقيقه زاري ازيت وانا كتما لا ازيت تلك كتما لا وين دمو وج عالم تلك بوتا ستنال بلن مناسبه بوتا لا من الناسبالن من نمنيالن عند ود بوتا لا عند يتكبرنا تلك نبرت يفرابت ميچلبت بوتا لا بيت بنسرا حنصا بنغنبا يا نجر نمنيالن الناسبالن نبياتن صلى الله عليه وسلم كذا يبلط جنات لا ايدلم صوت يا عنديت بتر معرفه يا سيف متعرفبات بوتا ገኘ ሰው خير من الدنيا وما فيها بلوالنا من بلوال عند سو ارشاي يارسه ወይም ደሞ ፍሬን እየተከለ ዘር እየዘራ ሲመለከቱት اشرف الخلق الله صلوات الله عليه وسلم على ادلك على ملائكتهم على غرس خير من هذا كذي يتشاله تكل ወይም ደሞ كذي يتشاله ዘርን على ملائكتهم ويالوت ምንድነው ብሎ ጽይቃቸው سبحان الله والحمد لله ولا اله الا الله والله اكبر الذين اللهن يمودسو يا الله لقنا يمغلطو ذكروتين بتادر سبحان الله بتل والحمد لله بتل ولا اله الا الله والله اكبر بتل الذين بارك قطر بكل واحده يغرس له شجره في الجنه جنات لا عندان ذات تتكل لها على رسول الله صلى الله عليه وسلم السبت زاري بولي لا بيت يالو سو من يحل يتكبر من يحل تلك سو من يحل حفتم سو لو جنات لا ذات يالو سو دمو من عين سو ليون يشلال من يحل يتكبر سو ليون يشلال اذا من እንደኛን የከበደን ምንድነው የጨነቀን ሱብሃንአላህ መስለውን ቃል ለማውጣት ግዚያችንን ለመጠቀም ግዚያችንን በዚህ ቃል ምላሳችንን ለባርጠን ለማርጠብ የጨነቀን ጀነት ቀላልናት ውድ ያደረግናት ከባድ ያደረግናት እኛ እንጂ አላህ አይደለም አላህ ማለኛ ግርቷት ነበር እኛ ነን ጀነት ራሳችን ይራቅናት እዚሁ ጋር አያይዘው አሁንም ትርሙዚ በዘገቡት ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ من قال سبحان الله العظيم وبحمده يعني ورثت له نخلة في الجنة سبحان الله العظيم وبحمده متلو ذكر ያደረገ ሰው ጀነት ላይ ተክል ነኽላይ ተከለታል ረሱላህ ሰለላሁ ዐለይሂ ወሰለም يعني መቼ ነው ዛፉ መተከሉ የሚቆመው ተብሎ ተጠይቀው በሌላ ሪዋያ ላይ ረሱላህ ሰውየው سبحان الله ማለቱን ሲያቆም ይላሉ اذا ከዚህ በኋላ سبحان الله ማለት ይከብደን ይሆን ከዚህ በኋላ سبحان الله ማለት ይጨንቀን ይሆን ከዚህ በኋላ سبحان الله እንደከባድ ቃል አድርገን እናስበው ይሆን اذا من غزيم ملاساتين كذي قال لي رطبه يغبم لذلك جنات قلالنا قرب اغرنا الله لا ملكان باروچ يازجاجات اغر انيا ببزو نغر ببزو ما لعني ان اسلفاتلن لذلك ايخوت الايمان انذين قلال نغر مدفو نغرن بمسرات لنطات لنرقات يغبم اهتوچ وندموچ اهتوچاچنم نبياچن صلى الله عليه وسلم اناتوچاچن يگلصوت مندنو جهنم لاي بزو بوناچو حيواچو سيتوچ ناچو نيا لوت رسول الله صلى الله عليه وسلم جهنم لاي بزو يمولاچو سيتوچ ناچونا راساچون كجهنم نطاوطو راساچون كجهنم نطادرغو راساچون كجهنم ادنو بلوال رسول الله صلى الله عليه وسلم صحابيا اين قال سيورو رسول الله يا رسول الله لمندنو نيا بزو جهنم سوچو هنو بلو اناتاچن ايش يسيقو تكفرنا نيا لوت تكدالاچو قالو نكفرنا بالله يا رسول الله با الله نو منكدو با الله من كفر رسولك ولا تكفرنا الاشره ملكامو لا تنت قدالاچو بالواغا عند سيت 40 عام 50 عام نورا سنت نغر ادرغولات عند كان سيغولبات من ايتشله بلا تلالچ اذا فتصدقون يا لوت رسول صدق ابزو بملكام نغر لا يتغنوا بملكام نغر لا يترراطو ايهن لما بس ايهن لما تفطرت ادرغونا من البات يا كتايلاچو بوتا ودت شال منزي لمشغاغر طرت ادرغو اذا مقرشاچو لما سمر طارو نو ميلوت باتقالاي جنت قلال اغرنات ودي هونهچ اغر كبادي هونهچ اغر ايدلچم يا برنات ወይም ሩቅ አድርገን ያያናትኛልና ኢኽወተል ኢማን ጀነትን መውረስ እንችላለን ጀነት ቅርብ አገርናት ለተዘጋጁላት ላመኑባት ለሰሩላት ሰዎች አላህ Subhanahu Wa Ta'ala ሁለቱንም የሚነፉ ሰዎች ومن اراد الاخره اجلنا له فيها ومن اراد الاخره وسع لها سعيها وهو مؤمن فاولئك كان سعيهم مشكورا الى البصرة الاسراء اللي انتقلته من كان يريد العاجلة عجلنا له فيها ما نشاء لمن نريد ثم جعلنا له جهنم يصلاها مذموما مدحورا ومن أراد الآخرة وسعى لها سعيها وهو مؤمن فأولئك كان سعيهم مشكورا ያችን አኺራን ህይወት ፈልጎ አማኝ ሆኖ ለዛች ለአኺራ የሚበጀውን ለጀነት የሚያደርሰውን መልካም ስራ በመስራት የተቻኮሉ የሆኑ ሰዎች فاولئك كان سعيهم مشكورا እነዚህ ሰዎች ያደረጓት እንቅስቃሴ አላህ ዘንድ ተወዳጅ ተቀባይ ያላት ናት ይላል አላህ Subhanahu Wa Ta'ala ይገልጽላቸዋል ከዚህ አያት በፊት ምን እንደሚለው ومن اراد العاجل عجلنا له فيها ما نشاء لمن نريد የዱንያን አጭርና ጠፊ ሀያትን የቸኩሉባት እና የፈለጓት ሰዎች ደግሞ ለፈለግነው እንከፍትለታለን ለፈለግነው እንለቅለታለን ያለውና ኢኽወተል ኢማን ሁላችንም ጀነት ቅርብናት ጀነት ቀላልናት ለተዘጋጁላትና ለሰሩላት ሰዎች ጀነትና ለአላህ Subhanahu Wa Ta'ala ለመልካም ባሮች ያዘጋጀላቸው መልካም ግብዣ ወይም ደግሞ መልካም ነገር ምንድነው የሚለው ጥቅል በሆነ መልኩ እንግዲህ ስለ ጀነት ወይም ደግሞ ጀነት ላይ አላህ Subhanahu Wa Ta'ala ተውፊቅ የሚሰጣቸው ሰዎች ምን ያህል በውስጧ ኒዕማ ተጠቃሚ ይሆናሉ የሚለው ነገር ነው በሐያታችን ሁሉም ሰው የሚፈልገው ነገር በሐያቱ ሰዓዳ ነው ደስታ ነው በማናቸውም ተሰርፋቶች በማናቸውም እንቅስቃሴዎች በማናቸውም ልፋቶች በማናቸውም ሙከራዎች የሚያደርጋቸው ነገሮች ሁሉ ምንድነው አንድ ነገር ሲንቀሳቀስ ሰው ደስታን ፈልጓል አይደለም ሰው ሲያገባ ደስታን ይፈልጋል ሰው ሲገዛ ደስታን ይፈልጋል ሰው የተለያየ ነገር ሲሰራ ደስታን ይፈልጋል አይደለም ኸይር ስራ አይደለም መልካም ነገር ሲሰራ حرام ነገር እንኳን ሲሰራ ምን ይፈልጋል ደስታን ይፈልጋል ወይም በአጠቃላይ በዱንያ ላይ ምን ያህል ደስተኛ መሆን ይችላልው ብሎ አስቦ ለሌሎችም መልካም ሲሰራ ሌሎችም ላይ መልካም ሲውል ምንድነው ሰዎች ሲደሰቱ በውስጥ ላይ ደስታ ያስገኝለታል እነዚህ ናቸው ጥቅል በሆኑ መልኩ ሰዎች በሐያት ላይ ትልቁ መጥለባቸው ትልቁ ፍላጎታቸው ትልቁ ሳቢያቸው ምንድነው ደስታን ማግኘት ነው ስለዚህ ያንዳንዱ የሚደረጉት እንቅስቃሴዎች ምንድነው በዱንያ ደስተኛ ውጤታማ ሆኖ ለማለፍ ነው ሰው ገንዘብ ገንዘብ አለ ገንዘብ ስንመለከተው ወረቀት ነው ወረቀቱ አይደለም ሐደፉ ገንዘብ የሚያመጣውና የሚያስከትለው ነገር ነው አይደለም በገንዘብ ጥሩ ቤት ትገዛበታለህ በገንዘብ ጥሩ መኪና ትገዛበታለህ በገንዘብ ጥሩ ነገር ታገኝበታለህ በገንዘብ መሰል በሐያት ላይ እኔ ሊያስደስቱኝ እኔ ሊያረኩኝ ይችላሉ ብለህ የምታስባቸው ነገሮች ሁሉ ታደርግበታለህ ስለዚህ ምን ይፈልጋል ማለት ነው እያንዳንዱ ሰው በሐያት ላይ የሚያደርገው ተሰርፋቱ ወይም ደግሞ የሐያት እንቅስቃሴው ምንድነው ጀነትን ደስታን ፈልጎ ነው ኢዘን በዚህ ላይ አንድ ነገር ልናስብ ይገባናል ግን ሰው የሚያደርጋቸው እንቅስቃሴዎች የሚያደርጋቸው ሩጫዎች በሐስ ላይ ደስታ ለፈጥሮለት ይችላል ደስታ ለፈጥሮለት ይችላል ላ በዱንያ ላይ ሙሉ ደስታን ማግኘት ይችላል ወይም ደግሞ ተደስቶ ማለፍ ይችላል አባ አባ ለላህ ሱብሃነ ወተዓላ አላህ ሱብሃነ ወተዓላ ግን እንቢ ብሏል አልፈቀደም ዱንያ የመከራ የድፋት የድካም የተዓብ ሀገር ናት የደስታ ሀገር አይደለች ለዚህ ነበር ሐሰን አልበስሪ የተባሉት ዓሊም አላህ ፍራቸው እንደላቸውና አንድ ሰው ጠየቃቸው ስለ ዱንያ ይገልጹልኝ ስለ ዱንያ ይንገሩኝ አላቸው ما أتف لك هذه الدار أولها بكاء وأوسطها أنا أخرها فناء حلالها حساب وحرامها إقابة لقبال رضي الله عنه سلزيش ما أقر منه عند الجارة في الدنيا الدنيا مالت ما جمري والك سونه ما أكلوا دكا منه ما جرشوا تفاتنه حلال بالسرع حسابنه حرام بالسرع دمو قطعتنا والو تبالا الدنيا مالت دار النكد والكبد يمكرا يلفات يدكا ما أقرنه سو بمن ما ينتملكو دنيا لي متكامل وانا دستان ما بنيت هيتشلم أنت የተላዩ ነገሮች ቢሳኩልህ የተላዩ ነገሮች ቢሟሉልህ እንኳን እነዛ ነገር ሙሉ ደስታን ይሰጣቸው አበደን አበደን ጥሩ ነገር ጥሩ ምግብ ትመገባለህ ጥሩ ምግብ ከበዛ ምን ይነጥቃል ደስታ ታገኝበት ማለት ድካም ያመጣብሃል እንቅልፍ ይጥልብሃል እንቅልፍ ይመጣና ያንን ደስታ ያጠፋዋል ይወስደዋል በተላያ አንተ በሐያት ላይ ሁሉም ነገር dunia ላይ ምን አለው ሙንገ መሳፍ አለው የምታገኛቸው ደስታዎች ሁሉ የሆነ የሚያቆማቸው ወይም የሚዘጋቸው ነገር አለ ያኒ ምናልባት በቁዋ አንተ ባለ ኃይል መስራት ትችላለህ ሰርተ በኃይል ተማምነህ በጉልበት ተንቀሳቅሰህ ውጤት ላይ ደርሰህ የምትፈልገውን ሐቂቃ ነፍስያ ውስጥ ራሃን ሰላምን ደስታን አጥፍናለሁ ብለህ ታስባለህ ነገር ግን ለይ ተከታሪክ እንኳን የሰው ልጅ በየትኛውም አጋጣሚ በየትኛውም እንቅስቃሴ በዱንያ ላይ የበላይ መሆን አይችልም ቀው ይሆኑ ማለት አይችልም ሁሉ ጊዜ ባለበት ሀያት አይዘወትርም ሁሉ ጊዜ ባለበት መልኩ አይቆይም አላህ ያስወግደዋል ስለዚህ ነው አላህ Subhanahu Wa Ta'ala በቁርአን ላይ እንደገለጸው በሱረቱ ሩም بعد اعوذ بالله من الشيطان الرجيم الله الذي خلقكم من ضعف ثم جعل من بعد ضعف قوة ثم جعل من بعد قوة ضعفا وشيبا إلى الله سبحانه وتعالى الله الذي خلقكم من ضعف ثم جعل من بعد ضعف قوة ثم جعل من بعد قوة ضعفا وشيبا يخلق ما يشاء وهو العليم القدير ገዝኛችሁ የሆነ ጌታ ነው ከዚያም በኋላ ቁዋን ሰጣችሁ ኃይልን ሰጣችሁ ወጣትነትን አመጣላችሁ ከዚያ በኋላ ያወጣትነት ተቀየረና ወደ ምን ተለወጠ ወደ ድካም ወደ ርጅና ወደ ሸይባ ሽበት መጣ ርጅና መጣ ነገሮች ሁሉ ከጃ መለጡ አንተ ሙሰልሰለ ለሐያትን ስትመለከተው ያኒ የህይወትን እያንዳንዷን ጉዞ ስታያት ሐያቱ ጉዞው ይሄው ነው ሌላ ነገር የለውም ዛሬ ወጣትነህ በወጣትነት ተደስተህ የምትፈልግበት ደረጃ ላይ አትቆይም ይቀየራል ድካም ይመጣና ነገሮችን ይወስዳቸዋል ይለውጣቸዋል ይቀይራቸዋል ይዘን ምናልባት እድሜ ይገፋና ልክ ዛሬ እንዳለህበት አይደለም በፈለክበት ጊዜ ተነስተህ የፈለክበት ቦታ ደርሰህ የፈለከውን ሳትሰርተህ ትመለሳለህ ነገ ጧት ግን ልጅና ከመጣ ምናልባት ልጆች ናቸው ያንተን ጅዘው እየመሩ አንድ ቦታ ወስደው የምትፈልግበት ነገር ለዛው ማድረግ ላትችል ትችላለህ በልጆች አማካኝ ይሆናል የሚደረግልህ ነገር ነገሮች ምንድነው ሙሰልሰለል ሐያት የህይወት ጉዞ አጠቃላይ ይሄ ነው ዛሬ ልጅነህ ነገ ወጣት ሆናለህ እርጅና ይመጣል ሀያት ይቀያየራል ይገለባበጣል ነገ ሁሉ ነገር ባለበት አይቆይም ስለዚህ ነው እንግዲህ ሰው ሁልጊዜ የበላይ ሆኖ መቆየት አይችልም ሰው ሁልጊዜ ቀዊ ሆኖ መቆየት አይችልም ሰው ሁልጊዜ ወጣት ሆኖ ማለፍ አይችልም ሰው ሁልጊዜ ደስተኛ ሆኖ መቆየት አይችልም ሙንገ መሳት አንዳት ዱንያ ናትና ግጭ ቀዋለ ትነካለ የተወሰነ ነገር ትጎዳለ ካለ ረሱላህ ሰለላሁ ዐለይሂ ወሰለም له فسبق ناقة النبي صلى الله عليه وسلم فشك ذلك على الصحابة فقال النبي صلى الله عليه وسلم حق على الله ألا يطفئ من الدنيا إلا وضعه إلى رسول الله صلى الله عليه وسلم أنس بن مالك ذكر الحديث كما ورد في صحيح البخاري لي من إلى رسول الله صلى الله عليه وسلم نبي عذباء مثبال بقلوا وينفرس نبرشاتك يعني فرس بتأن فت أن نبرش بيتين يوم ما قد أمي هكذا ما تبلت أتوكم ባንድ ወቅት ግን ባልተጠበቀ ሁኔታ አንድ አራቢ የገጠር ሰው ዘካማ ፈረስ ያለው ሰው መጣና የነብዩን ፈረስ ቀደደ። ሰሃቦች ደነገጡ። ልባቸው ላይ የሆነ ነገር አረፈ። የሰላጊ ነብዩ አረጋጓቸው ሰለላሁ ዐለይሂ ወሰለም ተረጋጉ አሉ ረሱል ሰለላሁ ዐለይሂ ወሰለም። ሐቁን አለላህ አላህ ሐቅ አለው። በምድር ላይ አንድ ነገር ከፍ አይልም ልቅ ያረጋው ቢሆን ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም። ሁሉ ነገር ባለበት ይቆያል ብላችሁ እንዳታስቡ። ዱንያ ላይ ምን ግዜም ለዚህ ነው አላህ ሱብሃነሁ ወተዓላ እንዙሩ። እናን ዛሬ ይህንን ግብ ላይ የምታዩትን ፒራሚድ በመድር ላይ የበላይ ሆን ብለው አላህን ብዙ ፉከራ ፎክረው አላህን መታለል ብለው ሰይፍ የቀስ የወረወሩ ሰዎች እንዳሉ ታቀላችሁ ታሪካችን ላይ نزام ملوك فمدر لا يترلك هنطاوكين يقبو يقنبو بدون يلا يرجم عمتات رجم حياة النورة لن بلاو يستبو يتعلو النزام سوك بالتلاقي يعني ملكو الله سبتاني ستأشو كواي ستأشو سوك يتعلو يتنع اللوت وحون ساعة لا يستس الملكات يلو ما ننم يلو ما ننم ما ساقيني سنان تنبرو سوك زاهر يلو هي سنة الله نو وتلك الأيام وزاويلها بين الناس كناتوكين بسوك لا ينقلبا بتألن الناس ووغرالن ستلازي من دنو أنت يفلق نقر زاري متشوتي نورحل نقيه متشوتي لوطحل يكيرا يتلاقي نقر بحياتك يمتعبه إذن يكوانا بدونيا مولو دستا عاي قنين بلان كاستبل عين نجي دستا قادة عنديس نو دستان ماغنيت منش بمن عينيس من خونو سوش دستا اللي قنين يميشلو قدي بحياتاتشن كل قزي سعدام صلى الله جوز دنيا لو تيتام مهون اللي مالف يمن ناس كيب سوش جنزب سلام اللي عمت الله حيشنم دستا اللي قزا الله حيشنم فكر ليلوتشم قل من دنا هي مالت كهولو نجار وطن راساتشن انطلن نجاروتشن كلو نشيش مالت عدلن يعني إنيا سعدان ماغنيت ميفلق سو وين مولو دستان ماغنيت ميفلق سو ولو دستان مساغنيو جنة لا يبتشم لذة الحقيقة فرحة الكاملة ليست موجودة في الدنيا فكلنيا يهونش طعم فكلنيا يهونش دسة يتمو الله يهونه مرقاقات يتمو الله يهونه سلام يتمو الله يهونه دسة قدولو إما يقبابت قدشقو إما يتايبت إنميش أمرنجي ميكانس نقري للبت دسة نجد كامل للبت بمن إما ينتملكو سواج ذك إما يلبت إما ينصبت إما يواربت لذي أنت بحيات لأي دسة نمتفلكو هنا يعني دسة يعلو جنة لأينو لذي راسهن زاري بزونا قر الناس بارلن إخوان بزوه تاتوش بحيات لأي بزوه المعلن أيضا إذا تقاس إني هاج إنسان إني هالجنزب تسون الله بدوني علي تروب يتجزشة تروم أكنا نورين تروه نتاعم بتشة تروح حياة نوري هل ماله هاس بالله يبزوه تشاتين حياتنا كن ما إنه كن يا كود أتوش طول عمري حقيقة بس الله فاتشير مي زمن أتوش نقطعات جنة قبله الله سبحانه وتعالى من كسر كم يورساتشو بورك إنها ببره تجنب بون أتوش بود إنها بتلايو الله بنيجر مو ما أدنى توش جل باتشوا من أوش جبتشي الله سجّون كم يتأك ماشوا ليش إنك أنا الله أنا السلام عليكم يالو كم يزيراتشوا الله إن كم يوت كم يجرانيوت زلال ما ينام ما يقارب دستا كم يبغون أفوت كل جذي سلام دستا كم يجي نسويش وهنا نقول إني أستفاد مين هم الناس نعم أنت تستفاد له عندكوا دنيا لي من البات كسرة متفهلك كيرالو زاري اللوت تنش سوقنا تلاقي كيوت ودرت لك سوقي كيرا كذا ألف الناس متشون عليه كذا ألف الناس تشعل حياته استقبله من البعض تفتن جس إذا نزدي من يصل لك أنا المال اسمه دنيا أنت دنيا أنت تستسب تجروش بتجيبه نسقتا لا أنت جنة مستس ميزانو قتانو إني أنت جنة ما جونا تس ميزانو قتانو إني أنت زاري التمينو ندستا باكر إني كرا ندستا زلال ما يقدر سمارك ميزانو قتانو ولا تستقبله لا والله عيدلب بس هو لا شنو دنيا ندم نتخيله دنيا بخيالات ندم نحسره فلنتخيل جميعا الجنة جنة بقارة تخيل النار قلت الناس تبعوا عمرو الشنوز تصير للنسال إذا كنا جميعا نبحث عن السعادة وإذا علمنا أنه لا يوجد سعادة متكاملة في الدنيا وأن السعادة في الجنة فلنتخيل ما عن الجنة فلنقرأ الكلام النبي صلى الله عليه وسلم عن الجنة ولن نقرأه بألسنتنا بل سنقرأه بأقولنا وخيالنا ثم بعد ذلك نتخيل هل سنكون بعد ذلك فيها وكم من الوقت يلزمنا لبلوغها نقول من دنو يتلاقي هنا نجار لا يسردوني ميشلون دنا جين لا يدركوني ميشلون نجار ذل على ما يدستني جيني وجنة لاين وكل النبي صلى الله عليه وسلم نجى جروش على توش وهم دموع لجنة كل جدين بتحسب إن بتنافق إيش كان دينوره استعبين دينوره عند نجار التحسب ويجب الإخوان وده مش أرشى سفر جل من نيو نجار كم هو نجار النبي صلى الله عليه وسلم يان تولد سك أيرو يان تولد شاسكات كنو يان الصحابة جنريشن مثل لجوا قبل أي سادر صوت من أدركوا أشلون رسول الله صلى الله عليه وسلم من ستواتشو نو غنزب ينفاق ادرغو نو بيت نبرت افرتو لاچو نو ترلك بوتان ستواتشو نو بدنيا لا يميفلغوتن منصب سلطان ويتلايو جا مسلغوتش ادرغو لاچو نو لا والله يالاچون يكسرو يالاچون ياطو ينبراچون يسطو حبت نبرتاچو للاسلام يوالو كذا مالفو ودنا بتام تلك يونهچو نفساچون جنت بنفلغا سالفو يسطو يالفوت زرع في قلوب هؤلاء الرجال رسول الله صلى الله عليه وسلم قبل الجنه جنه إن يفكروا جنة إن يودوا كمن من قرب لا يأدرك واشوان الذي يعني من قديم أنت جنة حقيقة عمرو خص خيالات قبته النبي يوم قال يستبق صلى الله عليه وسلم تستسبات شيء مفتون غير كبده قال لا نروه نستسبوا الله ممكن ياتون أنت من تجربت من قبض تستسبوا ما يقرر شاهن تستسب من دونه جنة له هي جنة لكم قال لا قرأ يدلم هذه النبي صلى الله عليه وسلم جنة يسوي كلفات واجب كان دار هو يسوي نعم سويش الله لسر الصراط جزء أشون يعني يملكام سرا وطيت ملكام نغرن ماكنيت ملكام نغرن مبوناقص اندهونه يغلطال نغير جن جنه كلئون نسوا بطعم كباد هاجر كمهونا بطعم مغر ما هاجر كمهونا من انو نيلوت لا يدخل الجنه احدكم بعمله الى رسول الله صلى الله عليه وسلم عندنياچو بسراو جنه يغبال بلاچو انت تحسبوا الى رسول الله صلى الله عليه وسلم يا اخوان هذا ليت كقن مصومو مسجدو متتعبدو الله تعالى متتغنوا من فلقهنو جنه فلقهنو صراح جنه هيتغباهم تيلو رسول من يالو نعم صراح يا صراح وطيت صراح لجنه مجدى سبب يكون هالنجي جنه يا انتنا يا اني صراح وطيت هيدلش اخوان انت 50 سنه الله انت غستحل اني 30 سنه الله انت غزتشالو جن يمستقي صقا ستايو لجنه مجدى سبب مكنيات يهونال بمن عينت كالكوليشن نو يا صراح يا لفاته وطيت نو بلا نتاسب متسن በምን አይነት ሎጂክ ነው በምን አይነት ሂሳብ ነው አይመጣም ለዚህ ነው ምን በኒ እስራኤል ካለፉት ህዝቦች ውስጥ ከበኒ እስራኤሎች አንድ ሰው አላህን 500 አመት የተገዛው ነበር ይባላል አላህን 500 አመት ተገዝቶ አላህ ምን አለው ጀነት ግባ በራህመት ያለው አላህ Subhanahu Wa Ta'ala በኒዝነት ጀነት ግባ ሲለው ያ ረብ እንዴት ቢይ 500 አመት አንተን ተገዝቼ ለትቁም ቀንጹም ኢባዳ ያደረኩ ኑሬ እንዴት ቢይ ነው ባንተ ዝነት ጀነት ምገባው እስራኤል ሲት ገብተው ይሏል በስራህ ካልከም አላህ Subhanahu Wa Ta'ala ነው በስራህ የምትተማመን ከሆነ የላ ያንተ የሰራው ስራ አለ እኛ ደግሞ ላንተ ያለው ጸጋለ ኒዕማለን እስቲ ሌላ ሁሉ ይቀርና በአይኔ የተጠቀምክበት 500 አመት የተጠቀምክበት ጸጋ ብቻ ሚዛን ላይ ይቀመጥ ያንተ ምን ይቀመጣል አላህ Subhanahu Wa Ta'ala ያንተ ደግሞ የሰራው ስራ በአንድ ሚዛን ላይ ይገመጥና የትኛው እንደሚያደፋታ ያውልሃል ያን ጊዜ ምንድነው የተገኘ ያአላህ Subhanahu Wa Ta'ala ኒዕማ ያይኑ ኒዕማ ሲታይ የሰውየው የደረሰበት ቦታ ወይም ደግሞ የሰራቸው መልካም ስራዎች ሲነዘሩ አይኑ አደፋ ያን ጊዜ ምንድነው ያለው ሰው ያ ረብ ይብራህመት ይካለ ባንተ ዝነት ነው ጀነት መግባት ቢቻለው ያኒ በዝነት ጀነት አስገባይ ነው የሚለው ይሄ ምንድነው የሚያሳየን መሰላችሁ ምንድነው የሚያመለክተን አንተ ምን ጊዜ የምትሰራው ስራ የፈለከውን አይነት خیر ስራ ብትሰራ ብታበዛ ወይም ባበዛ ብታበጂ ምንድነው የሚሆነው ያ ስራ ለጀነት መግቢያ سبب ይሆናል እንጂ የስራህ ዋጋ አይደለችም ጀነት ይሄን ብታስበው መጀመሪያ ደረጃ ምክንያቱም ጀነትን ስናየው ጀነትን ስናስበው ያኒ ከባድ ስለሆነ ስለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም كما ورد في الصحيح البخاري ومسلم عن ابي هريره رضي الله عنه عن النبي صلى الله عليه وسلم في الحديث القدسي قال الله عز وجل اعددت لعبادي الصالحين ما لا عين رات ولا اذن سمعت وما خطرت على ولا خطرت على قلب البشر الا الله سبحانه وتعالى لباروچي لنذا ملكان باروچ ازاجيتشላቸው الله الى الله سبحانه وتعالى ما لا عين رأت عين ايتات ما تقرئ لها ولا اذن سمعت يسو جروس سمتوت ما يقول ذا ولا خطرت على قلب البشر عسب بهاته لي انت يستسني البلهي سمعتشو زفروش نورالو نشيداوش نورالو قالاتوش نورالو يلوش مسفل لقروش نورالو انت يسمعتشو بايني هيحتشو بتعام بزو التكنولوجيا در رسبت بتعام تللك نقروش من البعض بات قباب باتشوم يعني بفيلم يتملكتكاتشو تللك خوتيروش تللك هنساوش يميقر مونقروش يتملكتها ليون يشلان انت يايهون نقر بتاي من انه ميلا الله سبحانه وتعالى يايهون اينات اسدناك نقر بتاي عند اسدناك نقر بتاي من ما استبال لبه جنة كذيه بلت نقر نابك انت كم بتايو نقر يالف نقر نقوك او ياله نو الله سبحانه وتعالى يميقر منقر تسمال له بدنيا له يميقر منقر تعدامت عليه يميت اسفق زي ما تسمال له من البال بحرامون بحلالون يعني تاسبنا قر اهون بلتاس من دنو ولا اذن سمعت نو الله هذا جرو سمتوت ما يقاو نو يالو جنت لا يالو دم جنت لا يمسمو نغر مشيم سمتاو يماتاك يالسمحاو ودفي نسمام ماتين بشريه ما ياغنيو نو انت سبق الله رسول الله عليكم يوم القيامه جنت لا نبي صلى الله عليه وسلم سيناغرو نبي قال بسم الله صلى الله عليه وسلم الله سبحانه وتعالى سيناغره يا اللهن قال في السماء ينزان حور الانوش دم في السماء ينزان يزافوچ كورقنا كالماز يتغنبو زافوچ የነሱ ዘፈን ስትሰማ ምንድነው የምታስበው? ለዛ ሰምተህ ታቀለበ ሀያትህ የለም። ምንድነው የሚለው አላህ? ولا خطرت كذب مالفنا بأمره ውስጥ ሁሉ ብሎብህ ማቅ ሐሳብህ መጥቶ የማቅ ነገር ነው ጀነት ማለት። አንተ አስገራሚ ነገር ታስባለህ የማይሆን ነገር እንኳን ያልሆነ ያልተፈጠረ ነገር ታስብና ጀነትን ስታስብ ከዚህ በላይ የለም። በቃ አንተ አምሮ ውስጥ የለም አልተፈጠረ። الله سبحانه وتعالى ያቀርባት ደግሞ በመንደለው በሲህ ፈልማት አው المضارع ራሱ ያቀርበው አደት የተዘጋጀ ነገር ነው አላ ለባሮች አዘጋጅቻለሁ ያለፈች ነገር ናት አንተ አዘጋጅቻለሁ ሲልም ለማለት ነው አላህ Subhanahu Wa Ta'ala ገናነን ዱንያ ላለቀም ቀጣይ ሀያት አለን ረጅም ሀያት ትኖራለ ሰዎች ሁሉ አልቀው የመል ቂያማ መጥቶ የመል ሂሳብ መጥቶ ከሂሳብ ከኢቃብ ከሁሉ ነገር በኋላ ነው ሰዎች እንግዲህ ጀነት መጨረሻ የሚገቡት ያን ጊዜ ማዘጋጀት የሚችል ጌታ ነው አይደለም አላህ Subhanahu Wa Ta'ala ግን አላህ ለነገሩ ክብደት መስጠቱ የጀነት ትልቅነቱን በእኛ እንተ ልብ ለማሳረፍ ለማስበል መፈለጉን ምን ላይ ታየዋለ መሰለ እዚህ ላይ ነው ምናገኘው ኮተ ኢማን ምን እናገኛለን እዚህ ላይ ስንል አንተ ዘመድ አለ ዘመድ 20 አመት ካንተ ርቋል ከቤተሰብ ተለያይቷል ውጭ ሀገር ኑሯል በ20 አመቱ የሚመጣ ወንድም እህት እንዴት አርገው ይቀበል የምታረገው ለመጣ ነው ሲል ከሶስት ወር ጀምሮ ዝግጅት ይጀምራል አይደለም እናቱም አንተ የምትወደው የቅርብ ቤተሰብህ ሊመጣ ነው እሱን ለማስደሰት ይቻልከውን ሁሉ ዝግጅት ታደርጋለህ አላህ Subhanahu Wa Ta'ala ደግሞ እነዚህ መልካም ባሮቹ ዱንያ ላይ በሱ ትእዛዝ ላይ ሲኖሩ በሱ ትእዛዝ ላይ ሲገኙ ከከለከላቸው መሐረማቶች ተከልክለው የኖሩ ሰዎች ወደሱ ሲመጡ ምን አይነት ዝግጅት ነው የሚያደርግላቸው اخوان ተመልከቱ ይሄን ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምንን ይያሉ ረሱላህ ሰለላሁ ዐለይሂ ወሰለም ይሄን ሐዲስ ያኒ ሲናገሩት አስፍ ከሺ 419 አመት በፊት ወይም 29 አመት በፊት ነብዩ ተናግረው ሰለላሁ ዐለይሂ ወሰለም አሁንም ወደፊት ከዚህ የበለጠ አመታቶች ሊመጡ ይችላሉ ይሄ ጀነት እየተዘጋጀ ነው ለዛው ደግሞ ተመልከቱ አላህ ሱብሃነሁ ወተዓላ ጀነትን መላእክቶች እንዲያዘጋጇት አዝጃለሁ አይደለም ያለው አላህ ሱብሃነሁ ወተዓላ አደት በእጁ ነው ያዘጋጃት አላህ ሱብሃነሁ ወተዓላ ለኢባዲ الصالحين ለመልካም ባሮቼ እኔ አዘጋጅቻለሁ ይዘን አንተ ስትመጣ እንዴት ነው የምትደሰተው ይዘን የተቀበል ሲደረግልህ ምን አይነት ፍርሃ ምን አይነት ደስታ ነው በልብ ውስጥ የሚያርፈው يعني الله سبحانه وتعالى يعني በዚህ አገላለጽ ሲገልጽ ስለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም كما ورد في سنن امام محمد ሰዎች ይቀበሉ ወይም ደግሞ አቀበሉ ብቻ አይደለም يوم القيامه ምን ይደረጋል አላህ ጀነት ሰዎች ሲገቡ ينادي منادي ወይም ተጣሪ ይጣራል ምን ብሎ ይጣራል أينادي أهل الجنة إن لكم أن تصحوا أن تصحوا فلا تسقموا عبدا وإن لكم أن تهيوا فلا تموتوا عبدا وإن لكم أن تشبوا فلا تحرموا عبدا يعني من دنو الله من يقلت أوزي حديث لي وإن دمو من دنو أوزي حديث لي الله سبحانه وتعالى سوى كمين نان ناقروا بدوني علي ستنور دستان من يدخل ناقروا شالو كده من دان لو بدوني علي مولو دستان ماقنية هاي تشالم وين كبار بدوني علي ستنور دستان من يدخل ناقروا شالو إذي لي الله سبحانه وتعالى نزي ناقروا شالو ስለዚህ ጀነትም ተስገባ ያንን ሐምና ገምይዘ ለገጧትም ጀነትም ላይ ገብቼ ይደስታል ያስተጓጉል የሚችል ነገር ይመጣ ይሆን ብለህ እንዳታስብ ምን ያደርጋል አላህ Subhanahu Wa Ta'ala ምን ይላል ፈዩናዲል ሙናዲ ሰዎች መጀመሪያ ጀነት ሲገቡ ምንድነው ቃል የሚገባላችሁ ጀነት ግቡ ጀነኞች ናችሁ በሽተኛ የሌለበት ጀነት ይላል አላህ Subhanahu Wa Ta'ala አሁንም ጀነት ግቡ ህያው ሆናችሁ ሞት የሌለበት ጀነት ይላል አላህ Subhanahu Wa Ta'ala አሁንም ጀነት ግቡ ይላል አላህ Subhanahu Wa Ta'ala ሰናሐሙ ጸጋን የምታገኙበት ድካም የሌለበት መከራ የሌለበት ልፋት የሌለበት ጀነት ግቡ ሁላችሁ ወጣት ናችሁ በሐያት ላይ አንተን የሚያደክሙ ነገሮች የሚያስጨንቁ ነገሮች አሉ አይደለም ምን አለ መሰላችሁ በዱንያ ላይ ነብዩ ይሄን የገለጹ ስራታ አይሰለም ሰዎችን ደስታ የሚከለክሉ ነገሮች እነዚህ ናቸው አንደኛ በዱንያ ላይ ሰዎችን ደስታ የሚከለክሉ ነገር በሽታ ነው አላህ ምንድነው የሚለው መጀመሪያ አንተ ሲሁ فلا تسقموا عبدا ጤነኛ ስትሆኑ በሽታ የሚባል ነገር ላታዩ ጀነት ግቡ ይላል ለምን አንተ በሽታ ይፈልከው ሀብት ይኖርሃል ይፈልከው ንብረት ተፈስባለህ በዱንያ ላይ የተሟላ ነገር ይኖርሃል ግን ጤንነት የለህ ጤንነት ሳይኖር ምንድነው የምታስበው ምንድነው የምትለው አላህ ይሄን ዱንያ ሁሉ ወስዶት ደረቅ ቆሎ እየቆረጠም ካፊያን በሰጠኝ ነው የምትለው አይደለም ለዚህ ነው ያን ደግሞ ያዘው ሰው ነው የሚያቀው ሐቂቃ አንተ ገንዘብ ኖርሃል በገንዘብ ግን አትበላውም እቤት ስጋት አርዷል በሽተኛ ነህ ስጋት ቀምስም እቤት ጥሩ ነገር ተዘጋጅቷል አንተ በሽተኛ ነህ ነገር አትቀምስም ሌሎች የምታዩ ትልቅ ሀብታሞች ብዙ ገንዘብ ይዘው ብዙ ሀብትን ይዘው በእነሱ ሀብት ሌላው ሲጠቀም ሌላው ሲደሰት እቤታቸው የተዘጋጀው ምግብ ግን እነሱ አስተካክለው ያበረሱ እነሱ ቤት የተዘጋጀው ምግብ ተርፎ ውጭ ሲጣል መሳችን አንስቶት በጣም ሲጠግብረስ ጥሞት ሲበላ እነሱ ያይን ያንን ያዩ መቀናት ነው እነሱ እንደዛ መብላት አይችሉም የተለያየ በሽታ ውስጣቸው ላይ ነው ይችላል በአጠቃላይ በሐያት በብዙ ነገሮች ወጣቱ ነው በሽታ ያስቀራል የተለያየ አደጋዎች ይደርሱብሃል ሰው ደስታውን ከሚነጥቁት ነገሮች አንዱ በሽታ ስለሆነ አላህ ምንላል መጀመሪያ የሚያቀርበው ነገር ጀነት ግቡ በሽታ የሌለበት ጀነት ይላል አላህ Subhanahu Wa Ta'ala በሽታን ማታስብበት ጀነት ሱብሃንአላህ አበቃ አንተ አንዱ በር ተዘጋ አንተ ደስታ ሊነጥቅህ የሚችለው ነገር በሽታ የለም ሙሉ ጤነኛ ስትሆን ጀነት ላይ ትዘወትራለህ ሁለተኛ አላህ Subhanahu Wa Ta'ala ሞት ሌላ ትልቅ አደገኛ ነገር በሐያት ላይ ደስታን የሚነጥቅ አይደለም አንተን አይደለም ራስ ትሁን ያሉት የምትወዳቸው የምታፈቅራቸው ልዩ ግምት የምትሰጣቸው ልዩ ቦታ ያላቸው ሰዎች የምትወዳት እናት የምትወዳት ልጅ የምትወደው ባሏ የምትወደው ወንድሟ የምትወደው አባቷ እናቷ አላህ ወደ አኺራ ሲወስድ ምንድነው የምታስበው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አክሲሩ ዚክረ الموت ካዲም ለዛ ያችን ለዛ ቆጥ ፍራጭ ወለችው ለዛ ሳታስበው እንቅፋ አርጋ መታመስ ተስባችሁ ሞትን ማስተውስ ነብዩ ስለሞት በአመት አንድ ቀን ተነጋገሩ አይደለም ያሉት ረሱል ስለሞት በሳምንት አንድ ቀን በወር አንድ ቀን አይደለም ያሉት በየቀኑ በየሰዓቱ አስተውሰው ለምን አክሲሩ ኢክሳራ አድርጉን ያሉት ምን ስለሆነ ለዛ ቁራሽ ስለሆነ ታስተስቦ ይስጥና ከምትወዳቸው ነገሮች ላይ ያያል አንተ ደስተኛ ነህ ሀብት ንብረት አለ የምትወደው ልጅን አላህ ሲነጥቀሰበው ይአፋን የምታፈቅረው ልጅን ያኔ ማረፊያ ነው ብለህ አስተርከው ልጅን አላህ ሲወስድብህ ወንድሙ ወንድምህን አባትህን እናትህን ሚስትህን በፍቅር ላይ ያያለህ ሲነጥቀህ ምንድነው ባንተ ልብ ውስጥ የሚያርፈው ስለዚህ ኮን አላህ ጀዛ ያደረገው ለዚህ ነው ልጁን በልጅነቱ ይወሰደበትን ሰው አላህ ምን ይላል አላህ ماذا قال عبدي باري من عليه الى الله سبحانه وتعالى يعني من يودون قرة عينون يعينون ما رأيك لجون ستوصدوا بس باري من عليه الى الله فاسترجع وحمدك يا رب إنا لله وإنا إليه راجعون بلو أنتنا مسجنة الله يفتعون وسطر بلو ودانت تملس يبتان الله سبحانه وتعالى من إله فبنوا له بيتا في الجنة فسموا له بيت الحمد جنة لا يهنس آقام قلت ስሙንም የዛ ያመስጋኙ ባሪያ ብላችሁ ጻፉለት ልጁን የሚወደውን የሚያፈቅረውን ያይን ማረፊያ የሆነውን ወስደንበት ሶብራ አደረገ ስለዚህ ጀዛኡ ጀነት ነው አማታውቅ አንተ ልጅን ሲወስድብህ አንተ ለመጉዳት ሊመስልህ ይችላል ነገር ግን አታውቅ ያ ልጅ አድግና ነገጧት ሀያት ሊያጠፋብህ ይችላል ያ ልጅ አድግና ነገጧት ኩፍር ይዞብህ ይመጣ ይሆናል ያ ልጅ አድግና ብዙ ነገር አላህ አንተን ሲጠብቀህ ግን አላህ የፈለገውን ሰራ ወደሃል ላንተ ጀዛኡ ምንድን ነው ለሶብርህ ጀዛኡ ምንድን ነው ጀነ አርዷ ሰላዋት ይዘን ሰዎች በሐያታቸው ላይ ምንድን ነው ሞት ደስታን የሚነጥቅ ነገር ነው አላህ ጀነት ሰዎችን ጀነት ሲገቡ ጀነት ግቡ ሞት የለለበት ጀነት ይላል ሶስተኛው ነገር አሁንም ደስታን የሚነጥቅ ነገር በዱንያ ላይ ምንድን ነው ሸይኹኻ ርጅና ወጣትነት ሁናት ኖር ነው ሁልጊዜ ባለህበት አትቆይም እንዳልነው ቀድም ይለወጣል ያህዋል ይቀየራል ላይፍ ሳይክል ነው የህይወት እንቅስቃሴ ነውና ልጅ እንደነበርከው ወጣት ሆናለህ ከወጣትነት ርጅና ትገባለህ ያ ይቀየርና አርዘረል ዑሙር ላይ ምናልባት ተወድቅና በሰዎች እጅ ልትመራት ይችላልህ አንተን ምግብ የሚያበሉ ሽንት ቤት የሚያስጠቅሙ ሌሎች ነገር የሚያደርጉልህ ምን ይሆናሉ ሰዎች ይሆናሉ ያ ሰዓት ላይ ምንድነው የምትሆነው ሸይኹኻ ርጅና ወጣትነት ሁናት ኖር ነው ሁልጊዜ ባለህበት አትቆይም እንዳልነው ቀድም ይለወጣል ያህዋል ይቀየራል ላይፍ ሳይክል ነው የህይወት እንቅስቃሴ ነውና ልጅ እንደነበርከው ወጣት ሆናለህ ከወጣትነት ርጅና ትገባለህ ያ ይቀየርና አርዘረል ዑሙር ላይ ምናልባት ተወድቅና በሰዎች እጅ ልትመራት ይችላልህ አንተን ምግብ የሚያበሉ ሽንት ቤት የሚያስጠቅሙ ሌሎች ነገር የሚያደርጉልህ ምን ይሆናሉ ሰዎች ይሆናሉ ያ ሰዓት ላይ ምንድነው የምትሆነው ሸይኹኻ ብዙ ነገር ታስባለህ ግን አትል ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ما انزل الله داعا الا انزل له دواء الا الشيخوخه الى الله በሽታ ወርዶ መድኃኒት ያላወረደለት የለም ምን ሲቀር እርጅና ሲቀር ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም እርጅና መድኃኒት የለው በምንም አይነት መልኩ መድኃኒት ታታገኝለት ስለዚህ ነው كما يقول العرب ليس الشباب لو جاء يوم لاخبرته ما فعل به الشيوخ ይላሉ ወጣትነት አንድ ጊዜ ተመልሶ በመጣ እርጅና የሰራብኝን ስራ ነገረው ነበር ይላል يعني ሻኢሩ ሲናገር ምን ማለት ነው ወጣትነት የፈለከውን ሰርተህ የፈለከውን አድርገህ አርጅተሃል ለይል ልቁም ብትል ሰውነት ደክሟል ሱና ልቁም ብትል ሰውነት ደክሟል ኸይር ስራ ለስራ ብትል አትችልም ሁሉ ነገር ካንተ እጅ አምልጧል መስራት የምትችልበት መቅራት የምትችልበት ጊዜ ያልፋልና ይሄ ምን ያደርጋል ደስታ እንዳታገኝ ያደርጋል እነዚህ ነገሮች ያኒ አሉ ሶስተኛ ድካም የለለበት ይላል አላህ ሱብሃነሁ ወተዓላ ዱንያ ስታስቡ ቀደም እንዳልኩት መንፈስን በስሪ እንደገለጹት ዳሩል አናእና ሰለም ዱንያ ይልፋት አገርናት ጀነት ላይ ልፋት የለም እንኳን አትለፋም ልፋትን አታስርም ምን ጊዜም ሰው በዱንያ ላይ የለፋበት ነገር ነው የሚወደው አይደለም የለፋበት ነገር ለዛ ነው ኳላህ ጀነትን የፍራው አጋ ያደረጋል ባንድ በኩል የልፋት ውጤትና ሰበብ ያደረጋል ፍራህ ለጀነት መግቢያ ሰበብ ያደረገው ከዛ ጋር ያይዞ ምክንያቱም ሰው የለፋበት ነገር ይወደል ታያላችሁ እናልባት አንዳንድ ጊዜ አንዳንድ የሀብታም ልጆች ከጥሩ ሀብታም ካለው ቤተሰብ ውስጥ ወለዱና ልጆቹ ያን ገንዘብ ሲረጩት ያለ አባትየው ምናልባት ያን ገንዘብ ጫማ እንኳን ለመቀየር ተጨንቆ ነው የሚቀየረው ለምን እንዴት አርጎ ገንዘቡን እንዳመጣት ያቀል እንዴት አርጎ ለብሶቶ እንደተሰበሰባት ያቀል ይሄኛው ግን ዝም ብሎ ነው ያገኘው ይጠቀምበታል አላህ ጀነትን ዝም ብሎ ማስቀባት የሚችል ጌታ ነበር ግን ለምን አደረጋት የሥራን ሰበብ አደረገው ለጀነት ለምን የለፋህበት ነገር ስለምትወድ ለፍተህ የምታገኘው ውጤት ስለምትሻ ለዛ አደረገው እዚህ ላይ ነው እንግዲህ መጀመሪያ የሚዘጋው በር ስለዚህ ኢኽዋን ምን ይሄንን ጀነት ስታስቡ ልክ የመቀመጥ አለብን አነስ ብን ማሊክ በዘገቡት ሐዲስ ላይ ከማ ወረደ ሲስነን ኢማሙ አህመድ قال رسول الله صلى الله عليه وسلم من سأل الله الجنة ثلاث مرات قالت الجنة اللهم أدخله الجنة ومن استجار من النار ثلاث مرات قالت النار اللهم أجره من النار بيكنوا وين من كذين سو فكان صوص تجي الله جنة أسكب باي بلو دعاء درجة كجهنم تبقى باي بلو دعاء درجة جنة جيتاي أنتن ለምንዋል ጀነት አስገባይ ብሎ ዱዓ አርጓል ጀነት አስገባው ብሎ አላህን ጠይቃለች አለ ረሱላህ ሰለላሁ ዐለይሂ ወሰለም ከሳ ተጠብቀኝ ከጀሃነም አድነኝ ብሎ ዱዓ አድርጓል ከጀሃነም ተጠብቀው ብላ ተላለች አለ ረሱላህ ሰለላሁ ዐለይሂ ወሰለም እዘን ቢያንስ ምን ታረጋለህ አንተ እንዳልኳችሁ ምንድነው የነብዩን ሐዲሶች አሁን በኸያል እንሰባቸው አእምሯችን ተኸይሩ ውስጥ ገብተን ስታስቡ ልትቀየርበት ልትለወጥበት ውጤት ልታገኝበት ትችላለህ ተጠቃሚ ሆነ ምናልባት መጨረሻቸው ጀነት ከሚገቡ ሰዎች መሆን እንችላለና እዚህ ላይ እንግዲህ የጀነት አህዋል ስናነሳ ጀነትና በውስጥ ያሉት ነዒሞችና ጸጋዎች ማየት የግድ ይለናል ሰዎች ይናፍቋት የምትገባው ጀነት ምን አይነት ናት ሰዎች ሊቀዳደሙባት ሊቻኮሉባት የሚገባው ጀነት ምን አይነት ናት ጀነት እንግዲህ ሐቂቃ ዛሬ በዱንያ ላይ ሰዎች በርጦ ለመገኘት ቀድሞ ለመገኘት ይዞ ለመገኘት ሁሉም በቻለው አቅም ይለፋል ጊዜውን ኃይሉን ገንዘቡን በተለያዩ አማራጮች ወሳኢሎች አራውንና ሐላሉን ሳይለይ አላህ ይጠብቀው ካልሆነ በስተቀር ሁሉም የቻለውን ታግሎ ለፍቶ ይጠቀማል الله دمو جنة من دنيا رب وسارعوا إلى مغفرة من ربكم وجنة عرضها السماوات والأرض عزت للمتقين الذين ينفقون في السراء والضراء والكاظمين الغيظ والعافين عن الناس والله يحب المحسنين والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله فاستغفروا لذنوبهم ومن يغفر الذنوب إلا الله ولم يصروا على ما فعلوا وهم يعلمون أولئك جزاؤهم مغفرة من ربهم وجنات تجري من تحتها الأنهار خالدين فيها ونعم أجر العاملين